ሱና ነኝ ማለት የለም። እኔ አህል ሱና ነኝ፣ እኔ አህል ሱና ነኝ በስም አይሆን። ነገር ግን ምልክት አለው። እሱ ምንድነው? አልአወል የመጀመሪያው አልኢንቂያዱ ተጎታች ናቸው። ወሩጁዕ ተመላሾች ናቸው። ኢለደሊል ወደ መረጃ ተጎታችና ተመላሾች ናቸው። ሚን ኪታቢላሂ ወሱነቲ ረሱሊላህ ሰለላሁ ዐለይሂ ወሰለም ወደ አላህ መልእክተኛ ሐዲስና ወደ አላህ ሱብሓነሁ ወተዓላ ቁርአን ተመላሾች ናቸው። ይህ መለያ ባህሪያቸው ነው፣ አላማቸው ነው። አልኢንቂያድ ተጎታቾች ናቸው፣ ወሩጁዕ ተመላሾች ናቸው። ኢለደሊል ወደ መረጃ ሚን ኪታቢላሂ ወሱነቲ ረሱሊላህ ሰለላሁ ዐለይሂ ወሰለም ከአላህና ከመልእክተኛው ወደ ሆነ መረጃ ተመላሾች ናቸው። ይህ እነሱ ባህሪ ነው። ሁለተኛ አሰምዑ ወጣዕ ሰሚዎችና ታዛዦች ናቸው። ወተስሊም እጅ ሰጪዎች ናቸው። ሊላሂ ወሊረሱሊ ለአላህና ለመልእክተኛው ታዛዥ ሰሚዎችና እጅ ሰጪዎች ናቸው። ወጣዓቱ ሊኡሊል አምር ለጉዳዩ ባልተቤቶችም ታዛዦች ናቸው። ያኒ ኡመራ መሪዎች ለሆኑ ሰዎችም ታዛዦች ናቸው። ሚነል ሙስሊሚን ለሙስሊሞች ፊ ገይሪ ማዕሲየቲላህ በአላህ ሱብሓነሁ ወተዓላ ለመወንጀል ብለው እስካላዘዙ ድረስ ታዛዦች ናቸው ይላሉ። ለአምሮቻቸውም ታዛዦች ናቸው ማለት ነው። ነገር ግን በመጥፎ የሚያዝህ ከሆነ ላጧዓተ ፊ መክሉቅን ፊ ማዕሲየቲ ኻሊቅን ከፊቱ ሄድልኝ ነው የምትለው። ሶላት አትስገድ ቢልህ አትሰማውም። ነገር ግን ሀታ ገንዘብህን ቢቀማህ እንኳ ትታዘዘዋለህ። ገንዘብህን ቢመነጣጥቅህ እንኳ ማለት ነው። ሐጃጅ ብኑ ዩሱፍ በሰሃቦች ላይ እየሰራውን ታውቃላችሁ አይደል? ሀታ ሰሃቦችን በጣም ያሰቃያቸው ነበር። ብዙ ሰሃባ ገድሏል ነው የሚባለው። እሱ ሀታ ግን ከእሱ ትእዛዝ ከእሱ አምር ውስጥ አልወጡ፣ ያዛቸው ነበር። ነገር ግን ሶላት አቁም ካለ በዲንህ ዙሪያ ከመጣብህ ለሰከንድ እንኳ አትታዘዘው። ሶስተኛ አልሑቡ ሊአህሊ ተውሂድ የተውሂድ ሰዎችን ይወዳሉ። ወልኢትባዕ እንዲሁም ተውሂድን የሚከተሉ ሰዎችን ወልኢትባዕ ይከተላሉ። ወቡግዱ አዕዳኢህም የተውሂድን ጥላቶችም ይጠላሉ። ወፈድሒ ግልጽ ያደርጋሉ። ሙኸጢጣትህም የእነሱን እቅድን ግልጽ ያደርጋሉ። እነማን? የተውሂድ ጥላቶችን እቅድ ግልጽ ያደርጋሉ። የባጢል ሰዎችን ምን እየሰሩ እንደሆነም ያብራራሉ። አይ ስለ ባጢል ሰዎች ከተውሂድ ውጭ የራቁ ስለነሱ ሰዎች ስትናገር ሰው ይሸሻል ብሎ ዝም አይል። ምን ያደርጋሉ? ወፈድሒ ያጋልጣሉ። ሙኸጢጣትህም የእነሱን እቅድ የነዛ ከተውሂድ ተቃራኒ የሆኑ ሰዎች እቅዳቸውን ያጋልጣሉ። ወልሙናፋሐ ይጻረራሉ። ወልሙዳፋዐ ይገፈትራሉ። አመንሃጅ ሰለፍ ከመንሃጅ ሰለፍ ይገፈትሯቸዋል። እነዚህን ሰዎች ይጻረሯቸዋል። ረዲየላሁ ዐለይሂም አላህ በእነሱ ላይ ይውደድላቸውና ወሃጅሩ ያኮርፋሉ። አህሊ ልኢንሂራፊ ወልቢድዕ የቢድዓ ሰዎችንና የኢንሂራፍ ሰዎችን ያኮርፋሉ። ነገር ግን ስታኮርፍ አለው መስፈርት፣ እንዴት መኮረፍ እንዳለበት ዑለማዎች ያስቀምጠዋል። በዛ መሰረት ነው አንተ ሰውየው ወደ ተውሂድ እየጠራው ተውሂድን የማይከተል ከሆነ ታስተምረዋለህ። እምቢ ካለ እሱ ጋር ተልመጥምጠህ አብረህ ተቀመጥ ማለት አይደለም፣ ትተወዋለህ። ሀታ ሶሃባ እስከምሞት ድረስ አላናግርህም ብሎ ይሞታል ልጁን አይደለ? እኔ አላህና መልእክተኛው አሉ እያልኩህ አንተ እንትና እንትና አሉ ትለኛለህ አለው ሶሃባው ልጁን እኮ። ወላሂ ላ ኡከሊሙከ አበዳ ከዚህ በኋላ በፍጹም አላናግርህም እስከምሞት ድረስ አለ። ልጁን ሳያናግር ሞት አመልከት። ነገር ግን ዝም ብሎ ማኩረፍ የለም፣ ጥንቃቄ ማድረግ አለብን። ወጣቶች ይቻኮላሉ ይላሉ እዚች ርዕስ ላይ ሰውን ዝም ብለህ ተነስተህ አታኮርፍም። ቢድዓ ስለሰራ ተነስተህ አታኮርፍም። የሚያስኮርፍ የቢድዓ አይነት አለ፣ እሱን ለይተህ ማወቅ ይጠበቅብሃል። ሁለተኛ እንደገና ደግሞ ልታስተምረው ይገባል። እስከመቼ ማስተማር የሚለው እስከመቼ ማለት አሁን አውቁ መሆኑን እስከምታቅ ድረስ ገብቷል። ወአደሙ ተዓሩዲ ለሁም ቢሱኢን ወአደሙ ተዓሩዲ ከእነሱ ጋር አለመጋፈጥ ለሁም ቢሱኢን በመጥፎ እነሱ ጋር በመጥፎ አለመጋፈጥ ይሄ የአህሉ ሱና ወል ጀማዓዎች አቋም ወይም ባህሪያቸው መለያ ባህሪያቸው ነው። ከማን ነው የሚማሩት? አህሉ ሱና ወል ጀማዓዎች አርአያቸውን ፋናቸውን የሚይዙት ከማን ነው? ከዑለማ አልዓሚሊን ሰሪ ከሆኑ ዑለማዎች ነው። ገብቷል። ወልኢልቲፋፉ ይሰበሰባሉ። ሐውለው መሰብሰብ በእነሱ ዙሪያ ዑለማው ለዓሚል ከሆነ ብቻ ነው ከእሱ መማር የምችለው። አለበለዚያ በስመ ዑለማ ዓሚል ካልሆነ አትቀርበው። ካልሰራ የማይሰራ ከሆነ ይሄ እውቀት የሚባለው መቼ ነው? ማአል ዓመል ሲሆን ብቻ ነው። ወአደሚ ተዓሩዲ ለሁም ቢሱኢን ወአደሚ ተዓሩዲ አለመጋፈጥ ለሁም ቢሱኢን ከእነሱም ጋር ከእነዚህ ከዑለማው ለዓሚሎችም ጋር በመጥፎ አይጋፈጡም፣ ጀርባ አይሰጧቸውም ማለት ነው። ሉዙም ሪካብ ልዑለማ ልዓሚሊን ሉዙም ማዘውተር ሪካብ ልዑለማ ልዓሚሊን የሰሪ አሊሞችን ፋና መከተል ማዘውተር መያዝ ማለት ነው። ሉዙም መያዝ ሪካብ ፋና እንደማለት ነው። አልዑለማ ልዓሚሊን የሰሪዎች ሰሪ የሆኑ ዑለማዎችን የእነሱን ፋናቸውን መያዝ ማዘውተር ወልአኽዱ መያዝ አንሁም ከእነሱ መያዝ ዕልምን ማለት ነው። ከእነሱ ዕልምን ትወስዳለህ። ወልኢልቲፋፉ መሰባሰብ ሐውለሁም በእነሱ ዙሪያ الناس زريعه السبع سبع الناس السبع سبع يستمروا زي ما يقولوا وعدم التعرض على مقافد ويم جربا للناس على مستر لهم بسؤال بمطفو الناس جاء على مقافد كنزي كعلماء العاملوش جاء بمطفو على مقافد الناس بمطفو على منسات اندي ناتشو اندي ناتشو يال بمطفو سماچون على منسات يا اهل السنه والجماعه باهرياتهم امستنيا عدم اثاره الفتن فتنان على ممرض بامه ولا فتنان يمرطو يوهنا بوينت مياكراكر يوهنا النجر انستو بعلماء بامه ولا فتنان يمرطو عدم اثار على ممرض معناه اثار ممرض معناه عدم سيغابت على ممرض يهنا عدم اثاره الفتن فتنان يمرطو ولزوم جماعه المسلمين يا مسلمين جماعه يا زوترالو ييزالو وامامهم مرياچونم ييزالو كمسلمين مري كمسلمين جماعه ايوتو النبي صلى الله عليه وسلم يازو سلالو معناته ستستنيا ترك العجب مجرمن يتوالو بدنك بقى ما نالبني منان يعني يتوناچ وتعالومي عندهم اني عليمنت عليمنني يال يعني يتوناچ ترك العجب وترك التعالومي معناته ترك العجب معناته مغورات من قال كني بلاي سو يلم يعني متو وتعالومي عندهم دغمو اني عليمنني معناته متو يتوناچ اهل السنه الجماعه اني عالم مني من اني بتشانني ماقو مالتني يتوناچو ترك العجبي والتعالمي وعدم منازعه العلماء وعدم منازع اي كراكر منازع ما كراكر العلماء كل ما واش جاي كراكر الراسخين راسخ كونوا علماء واش كار راسخ مالك تلك وقت يالاچو تلك وقت يالاچو علماء واش راسخ يبالال هو الذي انزل عليك الكتاب بالحق انه من الله سبحانه وتعالى سبحانك ان شاء الله.